እስር ነው እና የሚካተቱት። በዚህ ነገሮች የሚጠራጠር ከሆነ ኢማኑ ራሱ አደገኛ አደጋ ላይ ይወድቃልና እነዚህ ሁሉ በልኪታይ ወስና የተበቱ ነገሮች ስለሆኑ ባት ጀዛ ሐሽ ሲራጥ እንደውም ደግሞ ኪታብ ሂሳብ የመሳሰሉት ነገሮች ሁሉ አልኢማን ቢልየውም አልአኺር በሚለው ውስጥ የሚተካለሉናቸውና ይህን ሁሉ መቀበል ይኖርብናል። ከተቀበልን ደግሞ እነዚህ ነገሮች ሁሉ በዱንያ ላይ ይያለን መፍትሄ እንድናገኝ በዚህ መሰረት መስራት አለብን ራሳችንን ማለት ነው። እነዚህን ነገሮች ታላመን ካልተቀበልን ወይም ደግሞ በስራ ላይ ካላዋልናቸው ግን ያው ለኪሳራ መጋለጥ የማይቀር መሆኑን ነው አላህ አበክሮ የነገረውና ያስጠነቀቀው። ስለዚህ አላህ ሱብሃነሁ ወተዓላ ያው ንሱሶችን ለመስማት እንዳበቃን ተረርተን በስራ ላይ እንድናውላቸው ደግሞ ይወፍቀን እያል በተቻለ ያህል ለዛ ፈጣኝና ጭንቅጠን የሚበጀንን ከወዲሁ መገብየት እንዳለብን እያስገነዘብን የዛሬው ደርሳችን እዚህ ላይ ይቋጫል። የተረፈው ደግሞ በሚቀጥለው እንመለስበታለን። ወሰለላሁ ዐለይሂ ወሰለም አለ ነብዩ ወለአንተ ሰላሙ አለይኩም ወራህመቱላሂ ወበረካቱ ወበረካቱ فضيلة الشيخ جزاكم الله خير الجزاء يا رب الله يوفقنا ان شاء الله الله يوفقنا كلنا الجنه ان شاء الله فتمرنا بتمن متكمنا من سرابط الله يادرغن እሺ ጥያቄ ያላችሁ እጃችሁን ከፍ ያደረጋችሁ አመጣየክት ይችላልላችሁ ያው እንደተለመደው ያ ጀማዓ መጀመሪያ በደርሷ አቋያ ነው ኢንሻአላህ መጀመሪያ በደርሷ አቋያ باذنላ ያው ሱን ከጨረስነ በኋላ የግል ጥያቄያችንን እንጠይቃለን ኢንሻአላህ። ፈዲለት ሸኽነ ጥያቄ ያለኝ ያው በደርሷ አቋያ ነው ማሻአላህ ተባረከላ ዛሬ የተማርነው ሰው ልጅ የፈለገው ፍረትም ቀጭንም እንትን ቢሆን በአላህ ዘንዳ ማሻአላህ ተባረከላ ይሄን ያህል ሐሰናት አድርጋለሁ። አንዳንድ ጊዜ ደግሞ ሰው ቀጭን ሰው ሲያይ በጣም ያቋሽሻል በጣም እንትን ይላል። ይሄንን ኢንሻአላህ ትንሽ ምክር በዚህም ያው በደርሷ አቋያ ኢንሻአላህ ተፈጥ አዎ ነው መታወቅ ያለበት ነገር ነው። አላህ Subhanahu Wa Ta'ala ان الله لا ينظر الى صوركم ولا الى اقوالكم ولكن ينظر الى اعمالكم وقلوبكم ፈሚለው ሐዲስ እንደተገለጸው አላህ የውስጥ ገየውጭ ገጽታችንን አይደለም የሚያየው። አንድ ሰው ወፍራም ረጅም መልከኛ ወይም ሀብታም መሆኑ ሳይሆን ያአላህ መልእክያ አላህ ዘንዳ መልእክያው ውስጣዊ የሆኑ ነገሮች ናቸው ማለት ነው። አንደኛ ቀልብ ነው የሚያውቀው ሁሉ በፊት قال الا من اتى الله بقلب سليم قالوا ልቡን ጽህ የሆነ ሰው ተሽርክ ተቆብር ተንፋቅ የጸዳ ተመቀኝነት ተተንኮል የጸዳ ከሆነና በዛውም ላይ ደግሞ ጌታ ያዘዘውን ነገር የሚሰራ የከለከለውን የሚከለከል በተቋ የታነጸ የሆነ ሰው ሰውነቱ ቅርጽ የፈለገውን ይሃል ቢሆንም ይሄ ነው አላህ ዘንዳ ትልቅ ሰው ማለት ነው። እና እና አክረመኩም እንደላህ አትቃኩም እንዳለው ከሁላችሁም ታላቁ አላህ ዘንዳ ክብር ያለው ጥንቁቅ የሆነው ሰው ነው ነው ያለው። ስለዚህ የዛህር ግዝፈት አላህ ዘንዳ ቦታ የለውም ማለት ነው። እና በተቃራኒው ደግሞ ደካማ ደቃቃ የነበረው ሰው በሰው ዘንዳ የተናቀሰው አላህ ዘንዳ ምን ያህል ታላቅ መሆኑን ያው ሐዲሱ በግልጽ አስቀምጧታል። ከምነ መስዑድ ሐዲስ ብቻ ሳይሆን ሌላም ሐዲሶች አሉ ማለት ነው። እና ሰውነታችን የፈለገውን ያህል ደካማ ቢሆንም አላህ ዘንዳ ትልቁ ሚዛንና መለኪያ ተቋና ኢማን ኢኽላስ ስለሆነ በዛ ነገር ላይ ነው በትኩረት መስራት ያለብን። በተቃራኒው ሰው ያከበረው አላህ ዘንዳ ውዳቂ ሊሆን ይችላል፣ ሰዎች የናቁት ደግሞ አላህ ዘንዳ ትልቅ ሊሆን ይችላልና ይሄን ማወቅ አለብን ማለት ነው። ወላ ينفعوا ذل الجد من كالجد ያሉትን ለዚህ ነው። እና በዱንያ ላይ የክብር የዝና ባለቤት የሆነን ሰው ያ የነበረው ዝና አንተ ዘንዳ አይጠቅመውም። በዱንያ ላይ በጣም እንግዲህ ወፍራም ረጅም በሰው ዘንዳ የተከበረ በጎሳ የታቀፈ በስልጣን የታጀበ በሀብት የተንበሻበሸ የሆነ ሰው በማንም ሰው ዘንዳ የተከበረ ነው። እና ሁሉም ንምጋሸ ምን ልታዘዝ ይለዋል ማለት ነው። ያ መሆኑ አላህ ዘንዳ ቦታ አይሰጠውም ማለት ነው። አላህ ዘንዳ ጥሩ ከሆነ አሁን ዝም ትልቁ ነው እዛም ትልቅ ሊሆን ይችላል። አለበለዚያ ከሰው ዘንዳ የተከበረው ሁሉ እኔ መከበር ነው ልማዴ ነውና አላህም ዘንዳ እንደዛው ተከበራለሁ ተፈራለሁ ብሎ እንዳይጃጃል እዚህ ያለው ክብራቸው አላህ ዘንዳ ሊቀጥል አይችልም። የክብር ባለቤት የሆነ ሰው ታላቅነቱ አላህ ዘንዳ ተቀባይነት ላይ ኖረው ይችላል ያሉት ለዘነው ማለት ነው። እና አላህ ዘንዳ ትልቅ የሚያረገን ኢማንና ተቅዋ ኢኽላስ ብቻ ነው። ከዛ ውጭ ያሉ ነገሮች በሙሉ ዝሆነው ረግፈው የሚቀሩት ማለት ነው። ከዛ ማያይዘው ምን ያሉ መንበጣ ቢህ አመሉሁ ለሚስሪ ቢህ ነሰቡሁ ስራ ወደ ኋላ ያስቀረው ሰው ሰነፍ ደካማ ሆኖ ተኸይር ስራ ወደ ኋላ ተቀረ ለሚስሪ ቢህ ነሰቡሁ ወዘሩ ወይም ጎሳው ያስቀድመው አይችልም። የነብይ ልጅ ቢሆን ወይም የነብይ ሚስት ብትሆን ስራዋ ከንቱ ከሆነ ዋጋ የለውም ማለት ነው። ስለዚህ አንድ ሰው የሚመዘነው በኢማንና በስራው ነውና ይህን መጠንቀቅ አለብን። ሰዎችን መናቅ ላያሰርቀው ሙእሚኑን አሙእሚን ሙእሚን የሆነ ሰው ከሙእሚን መሳለቅ የለበትም፣ መናቅ ማንቋሸሽ የለበትም። ወላ ኒሳው ሚን ኒሳይን አሳ አን የኩነ ኸይሩ ምንሁን ሴቶችም ከሴቶች ገሊት አጭር ቀጫጫ መልከጥፎ ምናምን እያሉ በንቄት አይን ማየት የለባቸውም። ምናልባት የሚናቁት ሰዎች ታላቅ ሊሆኑ ይችላሉና አላህ ዘንዳ ተብሏልና ያንን ከላ ያላለፈ ሰው እኔ ትልቅ ነኝ ማለትና ሌላን መናቅ አይገባውም። የናቅናቸው ነገ ሊንቁን ይችላሉና ጠንቀቅ ማለት ያስፈልጋል ማለት ነው። ሽፈዲል ሸህ ጀዛኩም ላ ኸይረ ጀዛ ጥያቄ ከሌለ ኢንሻአላህ በዚህ እጃችሁን ከፍ አድርጉ። ጥያቄ ከመድረክ ካለ ምን ጠይቀላል አላችሁ? የለም ኢንሻአላህ ዛሬ በዚህ እናበቃለን። ወሰላሁ አለ ሰይድና መሐመድ ኢንሻአላህ የነገ እሺ። ይቅርታ ይቅርታ ኡሙ አቡኪ ባይሎክስ ሩም ላይ ፋይል ኦፍ ሩም ላይ ኡሙ አቡበከር ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን በተማርነው ላይ ነው ስለ የቂያማ ቀን ሁላችንም በምንቀሰቀስበት ሰዓት ኩፋሮችም አብረው የሌላ እምነት ተከታዮችም አብረው ከኛ ጋር ሁሉን ነገር አሁን ያሉትን በሙሉ ያካትታቸዋል ወላ እንደ ተቀሰቀሱ ነው ፍርዳቸውን እነሱ ነው ያገኙት? ጀዛከላሁ ኸይረን ሚንሁ። አዎ ጥሩ ጥያቄ ነው የጠየቅሽው። አዎ ሁሉም ነው። መጀመሪያ ሲነሳ ተመቃብሩ ተነስቶ ማህሸር የሚባል ቦታ አለ። መከማቻ ወላላ ሜዳ አለ። ዓለምን በሙሉ የሚያስተናግድ እዛ ሜዳ ላይ ነው ሁሉም የሚከማቸው። ካፍሩም ሙስሊሙም ሙናፊቁም ሙእሚኑም ማንኛውም ሰው ከዛም አልፎ ጅኖችም ጅንም አብሮን ነው የሚኖረው ማለት ነው። ከዛ በኋላ እንደገና የተወሰነ ጊዜ ከቆየ በኋላ ፈሪቁም ፊልጀና ወፈሪቁም ፊሳኢር ብሎ ሁለት እንዲከፈል ያደርገዋል። እንግዲህ ግማሹ የስራ ውጤቱን እያስመዘነ ወቀኝ መስመር ወደ ጀነት መሄድ የሚፈቀድለት ወደዛ እንዲሄድ፣ ሌላው ደግሞ በግራ መስመር ወደ ጀሀነም እንዲሄድ አዋጅ ከወጣ በኋላ ነው መለያየት የሚመጣው ማለት ነው። ሰውማይን እየተፈረቁን ይላል። ለአንዴና ለመጨረሻ ጊዜ ተለያይተው ደግሞ የማይገናኙበት መለያየት የሚደረገው ከማሸር በኋላ ነው እንጂ ማሸር ላይ ተመቃብር እንደተነሳን ሁላችንም አንድ ሜዳ ላይ ነው ስንተራመስ ለብዙ ጊዜ ልንቆይ የምንችለው ማለት ነው። እና በዛውም ላይ ደግሞ አልባሳት ሳይኖር አርቃኑ ሴት ወንዱ እንደተፈጠረ ከማበደና ወለ ኸልቅ ኑዒዱሁ እንዳለው ሁሉም ሰው ሰውነት ላይ አንድ ነገር ልብስ ሳይኖር ነው አብሮ እየተጠራመሰ የሚኖረው ማለት ነው። እሺ ፈዲል ሼክ ጀዛኩም ላ ኸይረን ጀዛ። ኢብኑ ሙባረክ ማይክ ፍሪ ፓልቶክ ዳሩል ቢላል ላይ ኢብኑ ሙባረክ ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አይዋ ወጥ መሰለኝ። ማሻአላህ ሳዝንስ ነገር አስተምሮናል። አላህ ኸይር ጀዛውን አላህ ይክፈለው። ምን እንኳን ብዙም ጥያቄ የለኝም፣ ነገር ግን እስኪ አንድ የሆነ ነገር ልጠይቅልህ ማለት ነው። አሁን ብዙ ሰዎች ሙስሊሞችም እኛም አንዳንድ እንትኖች ስናወራ መሲህ የሚል ነገር እናወራ እንደ ክርስቲያኖች ሙስሊሞችን ለምሳሌ በዘመኑ ሁኔታ እንደዚህ አይነት አሁን ሰሞኑን በተገደሉ ሰዎችም ላይ በአረብኛም በአማርኛ ሜሴጅ በጽሁፍም በማንኛውም ነገር ሲያስተላለፉ እኛ ሀበሾችን መሲሆችን ምን ሰርተው ነው የገደሉት ለምን ተገደሉ ብለው ለሰዎቹ ሜሴጅ ያስተላልፋሉ። አሁን ዋና ጥያቄ ምንድን ነው ለማለት የፈለኩት መሲህ የምትለው ወርዱ ወላ አለም በአረብኛ ፕሮናንሴሽን ወይም የግራመር ችግር ሊሆን ይችላል። መሲህ የሚባለው እንዴት ነው? ለክርስቲያኖች ነው ወይስ እንዴት ነው መባል ያለበት? ምክንያቱም አላህ ሱብሃነሁ ወተዓላ በቁርአን ላይ ጠቅሷል። በሱረት ኢምራን ምዕራፍ 45 ላይ የሚለው ነገር መይረም ወይ አላህ ከእርሱ በሆነ ቃል ስሙ አልመሲህ ኢሳ የመይረም ልጅ በዚህ ዓለምና በመጨረሻም ዓለም በተከበረው ከባለሟሎች በሆነ ልጅ ያበስርሻል የሚል እንትን አለ። መሲህ እዚህ ጋር መሲህ ብሏል። እኛ ስናወራም ደግሞ ለክርስቲያኖችም እንትን ስንል የሆነ ስያሜ ስንሰጣቸው መሲህዮች እያል እናወራለን። እና እኔ ራሴ የተጠየቅኩት አጋጣሚ ያለ ሴቶቹ እኛ በቁርአን እንደዚያ መሲህ የመረሚ ዘንድ ይላል አላህ ስብሐ ወተዓላ ብሏል። እኛ ደግሞ ለካፊሮቹ መሲህ ብለን እንጠራቸዋለን። እና ኢሳም እንዴት ነው መሲህ ነው? ያ ማለት መሲህ ደግሞ ካፊር ነው። እሺ ሰማ እሺ እሺ ጥያቄውን ሰማረው ኢንሻአላህ መልስ ሰጠዋል። አብሽር ኢብኑ ሙባረክ ማይክ። እሺ ጀመር ተደር ጀመር ቢስሚላህ። እሺ ጥሩ ጥያቄ ነው ወንድማችን ያቀረበው። አንዳንድ ጊዜ ዝም ብሎ በተለምዶ የሚነገሩ ነገሮች ሳንጠነቀቅ ስህተት ላይ ይጥሉናል። እና አልመሲህ የሚለው እንዲያውም ከጠየቅከው በላይ ትንሽ ሰፋ ያለ ግንዛቤ እንዲኖራቸው አልመሲህ የሚለው መሰረቱ የሁለት ታዋቂ ሰዎች መጠሪያ ነው፣ ወይም ለቀብ ቅጥል ስም ነው ማለት ነው። ሁለቱ ሰዎች ተቃራኒ ናቸው። መሲህ የሚል ቅጥል ስም ያላቸው ሁለት ሰዎች ናቸው። እነዛ ሰዎች ደግሞ ፍጹም ተቃራኒ ሰዎች ናቸው፣ ጥላትም ናቸው። አንዱ አንዱን የሚያጠፋ ማለት ነው። ስለዚህ መሲህ ማለት አንደኛ ያው ቅድም አንተ አያቱ ላይ እንደተጠቀስከው ኢሳ ኢብኑ መርየም ናቸው ማለት ነው። ኑበሽሩከ ቢኢሳ ኢብኑ المسيح ابن مريم يلا الله سبحانه وتعالى مسيح يبارال مريم لج عيسى ما انه مسيح يتبالو تلمندنو ممسوح بالبركه ناتشو الله ببركه يداسساتشو يتباركو لمالتنو عندنيا مالتنو ሁለተኛ ደግሞ ما يمسح على ذيعاتن الا برأه الله من حينه عندي سانكا ያለበትን ሰው ጻቸው ዳበስ ታረጉት ሰውነቱ ላይ እንደለምጥ ወይም በሽታ የሆነ ነገር ያለበትን ሰው ቢስሚላህ ብለው ተዳሰሱት ወዲያው በቅጽበት ይፈወሳል። ከዛ ተነስቶ ነው መሲህ የተባሉት ማለት ነው። ከዛ አቋያ እንግዲህ መሲህ የሚባለው የነብዩላህ ኢሳ ቅጥል ስም ነው ማለት ነው። ኢሳ የሚለው መታወቂያቸው ስም ሲሆን እንደገና ባህሪያቸውን ለመግለጽ የተሰጣቸው ስም ነው። ወይም የተባረከ ወይም ደግሞ የነኩት ሁሉ ፈውስ የሚያገኝ ማለት ነው ሆነ ማለት ነው። ሁለተኛው ተቃራኒ የሆነው መሲህ ደጃል ነው። አልመሲሁ ደጃል ይላል ማለት ነው። ሐዲስን ሶሂህ በተደጋጋሚ እንደመጣው ተዕዙ ቢላሂ ሚን አልመሲህ ደጃል እና በጣም ውሸታምና አወናባጅ የሆነ ሰውዬ ይመጣል አኺረት ዘማን ላይ። እሱ ፈተና አላህ ምድርን ዓለምን ተፈጠረ አንስቶ ከታየው ሁሉ ፈተና የእሱ ፈተና ይከብዳል። እና በእሱ ፈተና እንዳትጠፉ በጌታችሁ ተከላከሉ። አዑዙ ቢላሂ ብላችሁ ሁልጊዜ ተመሲሁ ደጃል እስቲዓዳ አድርጉ ይላሉ። እሱ መሲህ የተባለው ለምንድን ነው? ያነሁ የምሳሁ ልአርض ቢፊትነቲህ ፊ ዒደት አያም በጥቂት ቀናቶች ውስጥ ዓለምን ይቃኛል፣ ዓለምን ይናጥጥባታል ማለት ነው። እና ከዚህ አኳያ መሲህ ተባለ። ያኛው መሲህ አልኸይር፣ ይሄኛው መሲህ አልሸር ነው ማለት ነው። ስለዚህ መሲሒ መባሉ በሁለቱም እንግዲህ ተቃራኒ ለምንድን ነው መሲህ የተባለው ማለትን ስናቅ የደጃል ተከታዮችን መሲህ ሊባሉ ይችላሉ ማለት ነው ካፊሮች። ስለዚህ መሲህ ቢባሉ ያው የከዛብ አጃቢዎች ለመባል ሊሆን ይችላል ማለት ነው። የኢሳ ተከታዮች ከሆኑ ግን መሲህ መባል የለባቸውም። አላህ ሱብሃነሁ ወተዓላ እንደ ነሳራ ብሎ ነው የጠራቸው ማለት ነው። ነሳራ ብሎ ስለጠራቸው መሲህይን የሚል ቁርአን ወይም ሐዲስ አልመጣም። ወዲ ኢሳ ሲነስባቸው የእሳቸውን ተከታዮች ነሳራ ነው የሚለው ማለት ቃለት ነሳራ ለዘት ለይሁድ አላ ሸይ ስለአለ ማለት ያለብን ነሳራ ክርስቲያን የሚለውን ቃልም የሚተካው እሱ ነው ነሳራ የሚለው ቃል። ስለዚህ መሲህ የሚለው ለክርስቲያኖች መጠሪያ አድርጎ መቅረቡ የተለምዶ ነው። እንጂ በሸር ይሄ ተቀባይነት ያለው አጥራራ አይደለምና ክርስቲያኖች ለማለት መሲሂ ማለት አይገባም ነሳራ ማለት አለብን በአረብኛው ወደ አማርኛ ሲተረጎምም ክርስቲያን የሚለው ነሳራ ጋር ነው የሚሄደውና ማለት ነው ከዛው ጋር ተያይዞ ያው በኢሳ የተገንሱ በሊቢያ የተገደሉትን ሰዎች ያላበሳቸው ንጹሃኖችን ገደሉ እያሉ የሚያወሩትም ሰዎች ከዚህ አቋያ አንድ ነገር ታናረጋግጥ ዝም ብለን አፋችን እንዳመጣ መናገር ወይም ደግሞ የተለያዩ ማስሚዳዎች የሚያራግቡትን ነገር ተቀብለን ማናፈስ አግባብ እንደሌለውም ደግሞ በዚህ አጋጣሚ ለማስገንዘብ ወዳለሁኝ እነዚህ ሰዎች ምን እንደሰሩ አልተገለጠም እርግጥም ማለት ነው ግን ካሁን ቀደም በቀዛፊ ጊዜ የሰማነው አለ በማስሚዳ በግልጽ በተደጋጋሚ ብዙ የአፍሪካ ሰዎች የቀዛፊ ቅጥረኞች ሆነው ነፍሰ ገዳይነት ተቀጥረው በየቀኑ በሺ የሚቆጠል ዶላር እየተከፈላቸው የሊቢያን ህዝብ ሲጨፈጭፉ የነበሩ ሰዎች እና ከኢትዮጵያውያንም በዚህ ስራ ይሳተፉ እንደነበሩ በሰፊው ነው የተገለጠው ምናልባት ሰው ዛሬ ረስቶ ካልሆነ በስተቀር ማለት ነው እነዛ ሰዎች ምናልባት በዛ የተጠረጠሩ ከሆኑ አናቅም እና እዛ አካባቢ ያለ ሰው ነው ይሄን ነገር አንድ ሰው ገሌ ንጹህ ነው ገሌ ወንጀለኛ ነው ለማለት በአቅራቢያ ሁኔታውን አጣርቶ ያወቀ ሰው ነው መወሰን የሚችለው እኛ ግን ዝም ብሎ ወገናዊ የሆነ አካል ንጹሃን ምንም ያላደረጉ ሰዎች እያሉ መናገራቸው ዝም ብለን ያለማረጋገጫ እዛ አካባቢ ያሉ ሰዎች የተለየ እነዛን ሰዎች እንደዚህ የገደሉበት ምክንያት ሊኖራቸው ስለሚችል መጀመሪያ ማጣራት አለብን ከመናገራችን በፊት ወላ ተክፉ ማለት ሰለከ ቢህ ዒልሙን እነ ሰማ ወልበሰር ወልፉአድ ሁሉ ኡላኢከ ካነ አንሁ መስኡላ ይላል አላህ በቁርአን አንተ ዝም ብለህ የመጣልህን ነገር አትናገር ያላወቅከውን ያላረጋገጥከውን ነገር ባይነህ ያላየኸውን እንዳየህ ያልሰማኸውን እንደሰማህ ያልተረዳኸውን እንደተረዳህ አድርገህ ዝም ብለህ በዘፈቀድ ሲሉ ሰማውዬ እንደሚባለው ሰው የተናገረውን ሁሉ ተከትሎ መናገር አይገባም አይነህንም ጆሮህንም ልብህንም ነገ በአላህ ፊት ትጠየቅበታለህ ይላል አላህ Subhanahu Wa Ta'ala ስለዚህ ተምን ተነስተን ነው እነዚህ ሰዎች እንዲናቸው ለማለት የምንችለው እና እዛ አካባቢ ያሉ ሰዎች መግለጫ አልሰጡ ምክንያቱን ካልሰጡ ሰው መጨም እንደ ሰውነቱ በቂ ቢሆንም ባይሆንም አንድ መረጃ ወይም ምክንያት ሳይኖረው ሰውን እንደዚህ ማረግ እንደማይችል እናቃለን እንኳን ሙስሊሞች ቀርቶ ሌሎችም ቢሆን ማለት ነው ግን ዝም ብሎ በወገናዊነት ተነስተ ሌሎች የሚሉትን ዝም ብሎ ተቀብሎ ማራገቡ አግባብ አይደለም ሰውን እነዚህ ሰዎች ንጹሃን ናቸው ወይ ከዛ በፊት ምን አድርገዋል ጀርባቸው የሚለው መታወቅ አለበት እንደ ሙስሊም ማለት ነው እና ያንን ካወቅን በኋላ ነው አስተያየት መስጠት ያለብን በዛ ብቻ ሳይሆን በማንኛውም ሀገር በአሁኑ ጊዜ ሰው የኢላም የማስተዋቂያ ሰለባ ነው በየትም ሀገር አንድ እንግዲህ በአካባቢ ያለ ማስሜዳ የፈለገውን ነገር እሱ የሚደግፈውን ንጹህ አድርጎ ነው የሚያቀርበው የሚጠላውን ደግሞ እርኩስ አድርጎ ነው የሚያጥላለው ሌላ ሰው ግን ያንን ተከትሎ ዝም ብሎ ማናፋት አይገባም ነገ በምንናገረው ሁሉ እንደምንጠየቀው ቀን ያን ነገር አረጋግጠን ነው ካላወቅንና ካላረጋገጥን ደግሞ እንጃ አላሁ አለም እንደዚህ ተብሏል እኔ ግን ይሄን ነገር አላረጋገጥኩም ማለት እንጂ እርግጠኛ ሆኖ ዝም ብሎ አንድን ወገን ማመጎስና ሌላውን ማንቋሰስ አይገባም ምክንያቱም ይሄ የአቂዳ ጉዳይ ነው እነዛ ሰዎች ንጹህ ናቸው ይላል እንትን ስንል እነዚህ ደግሞ ገዳይ የተባሉት ሙስሊም ናቸው ሙስሊም ከተባሉ ያላበሳቸው እነሱ በቂ ምክንያት ይያላቸው ከሆነ የምናወግዛቸው ይሄ ወላ ጉዳይ ነው ማለት ነው ከካፊር ጋራ ወግኖ ሙእሚኖችን ማውገዝ ሌላ የባሰ አደጋ ሊያመጣ ስለሚችል መጀመሪያ ማረጋገጥ ያስፈልጋል ያላረጋገጠ ሰው እስከሚረጋገጥ ድረስ ቁጥም መሆን አለበት ማለት ፈልጋለሁ ሽብር ከላፈኩም ጀዛኩም الله خير